يسمى لي يسمى لي يا جماعة يسمى أشي الحمد لله الحمد لله أشي خير وقت تنقطع لأن جزي سيف النادر من إلال إن ربك إنه جيتاه هو أعلم السوق من بلاي أواكينو بمن ضل عن سبيله ضل عن سبيله كمن قدو من انت أمما ضل አዋቂነው ጌታ ይላል وهو اعلم እሱ ከማንም በላይ አዋቂነው ቢልሙህተዲን ይላል ቢልሙህተዲን የተቀኑትን ቀጥተኛ መንገድ ላይ ያሉትን ከማንም በላይ አዋቂነው فلا تطع المكذبين ይላል كذب استبابلا ነው يكذب استبابلال مكذب ይባላል አስተባባዩ فلا تطع المكذبين አስተባባዮችን ከሃዲዎችን አትታዘዝ የሚሉህን አትስማ ለምሳሌ ምን ብለዋል አንድ አመት የኛን ጣዖታት አምልክ አንድ አመት ደግሞ ያንተን አምላክና አምልክ ብለው ጥያቄን አቀረበዋል አንድ አመት ሁበል ዑዛ ሊባል በሌላኛው አመት አላህ ሊባል አፎን ايه طياقي من ملص اغنيه فلا تطع المكذبين السبابوچون كهاديوچون اتتتازز ودو وددو الناسو لو تدهنو انت كاقوامه بتلسالس فيدهنونا انت باقوامه بتلسالس فيدهنون انرسوم دغمو باقواماچو يلسالسالو አንቀበልም ያሉትን ያንድ አምላክ ጥሪ እነሱም ይቀበሉ ነበር ለአንድ አመት ያህል ማለት ነው ስለዚህ የቀላቀሉ አላህም ከድንጋይ ከተቀረጹ ከእንጨት ተጠርበው ከተሰሩ ጣዖታት ጋር ኩል ይሰለፍ ሱብሃንአላህ ጀለ ወዓላ ይሄንን ፈለጉ كذان الله من على ولا تطيع تتازز كل حلاف حلاف مالت محلام يا بزاب على نو حالفه مالنو حالف ماي مالت نو حلاف فحل مهينين ورادا يهونن كله اتتازز الى ايه مندنو بالوليد ابن المغيرة سبب نتورده يبالان الوليد ابن المغيرة مالت يا خالد ابن الوليد عبات نبره يا اسلام كان دنيا طلعتنو انا حلاف نبره حلاف مالت من دنو محلان يابزالو كن محلان يابزوت بطاقوتاتنو نقات أبابا ياندان دونتن واللاتي واللاتي والعزة والهبل ايالو اهنم اهنم بتعطاتو ميملو وينبرو ناتشو مهين مالت دقمو ورادة مالتنو مالت من دنو كبرن مينكا نقر يبميسرا باستايتو حكير يهونا بتعام استايتو لي استساسبو لي ودك يهونا ይሄ ነው መሂን ብሎ ማለት ይሄንን አትታዘዝ ይላል አላህ አትስማ ወላ ቱጢ ኩል ሐላፊን መሂንን ከዚህ ቀጥሎ ሐማዝ ይላል ሐማዝ ማለት ሐምዝ ማለት ሐሜት ነው ሐማዝ ማለት ደግሞ አያብ ነውርን እየተከታተለ የሰውን አይብ የሚያወጣ የሆነ በቃ ገለ እሱም ብሎ የሚል የጥሩ ባህሪ አይደለም አትታዘዝ አለ ሐማዚ ሰው ጥሩ ስራ ሰራ መደነቅ አለበትና ሐማዝ አለ የሰውን ክብር የሚነካ ማለት ነው ሐማዝ ሐሜተኛ የሆነን ሁሉ አትታዘዝ መሻኢም ቢነሚም ነሚማ ማለት በሰው መካከል ሽኩቻን የሚያስፈጥር ግርግርን ሁከትን የሚፈጥርን ነገር ማዳረስ ወገሌን አልሰማውም እንዴ በሰማው ኖሮ ያለህን እየተባለ ነሚማ ሁለት የሚዋደዱ ሰዎችን ለማጣላት ለማቃቃር የሚወሰድ ወሬ ነው። መሻ ኢምቢነሚም ይሄን ቢያለ ወሬ ይዞ የሚሄድን የሚመላለስን ሰው አትስማው ይላል አላህ። መናዕ ልልኸይር መና አለ መና ከለከለ ነው። መናዕ ልልኸይሪ ኸይርን ነገር ከልካይ የሆነ ሙዕተዲን ድንበር ዘላይ ድንበርን የሚዘል የሆነን አሲሚን ወንጀለኛ የሆነ ሀያቱ በወንጀል የተሞላን እሱን አትታዘዝ ይላል አላህ። ዑቱል አለ ዑቱል ማለት ልበ ደረቅ እዝነት የሌለው ማለት ነው። ዑቱልን ልበ ደረቅ እዝነት የሌለው ለኢም የሆነ ገሊዙል ቀልብ ጃፍ ደረቅ የሆነን አትታዘዝ። ባዕደ ዛሊከ ከዚህ በኋላ ደግሞ ዘኒም ይላል። ዘኒም ማለት ምንድን ነው? ዘኒም ማለት ዳዕዩን ማለት ነው። ዳዕይ ማለት ምንድን ነው? ከሆነ ጎሳ ሳይሆን ወደ ሆነ ጎሳ ሙጥኝ የሚል ማለት ነው። ምንድን ነው? ከመክዮች ማን ነው? ከቁረይሾች ሳይሆን ከቁረይሽ ተጠግቶ ግን በሀብትና በልጆቹ ያልሆነውን ነኝ በማለት የሚጣራ ማለት ነው። በእርግጥ ሚን በኒ መክዙም ነው። ከዛ በኋላ እኔ ነኝ ለዚህ ጎሳ ተጠሪ በማለት በሀብትና በልጆቹ ተመክቶ ኢስላምን የተዋጋ ነቢዩን ሰለላሁ ዐለይሂ ወሰለም የተዋጋ ቀንደኛ ጠላት ስለነበረ ነው። ዘኒም ማለት ደዕይ ነው። አንካና እሱ ስለሆነ ነው እንዴ? ዛማሊን የዛማል አለ የንብረት ባልተቤትና ወበኒን የልጆች ባልተቤት ስለሆነ ነው እንዴ ኢስላምን የሚዋጋው ሀቅን የሚዋጋው ሀቅ አልቀበልም የሚል? እንደውም ምንድነው ያለው? ለውላ ኑዚለ አልቁርአኑ አላ ረጁል ሚን አልቀርየተይን ዐዚም ነው ያለው። ይሄ ቁርአን የሚባለው ነገር እውነት ከአላህ ዘንድ ከሆነ በሁለቱ ከተሞች የታወቅኩ የሆንኩ ነኝ እኔ ከጣይፍም ከመካም፣ ለምን ለእኔ ሳይመጣ እንዴት ለዛ እረኛ ወላጅ አልባ የቲም ውዳቂ ልቃሚ እሱ ላይ ወርዳል እንዴ ያለ ነቢዩን ስ ሰለም ይተች የነበረ ሰው ነው። ከዛን አላህ ምን አለ? ኢዛ ቱትላ አለይህ በእሱ ላይ በተነበበች ጊዜ አያቱና አንቀጾቻችን ቃል ብሎ አለ ይላል አሳጢሩ ልአወሊን የቀደምት ሰዎች ተረታ ተረት ተውት ይሄንን ብሎ እንዲህ የአላህን ከላም ሰማይ የሚንቀጠቀጥለትን መላእክቶች አጅበው የወረዱትን የአላህን ከላም እንዲህ አድርጎ ካደ ማለት ነው። ከዛን አላህ ምን አለ? ሰነሲሙሁ ምልክት እንሰጠዋለን። ይሄ ነው ሲማ ማለት ምልክት ነው። ሰነሲሙሁ አለል ኹርጡም አለ በአፍንጫው ላይ ምልክትን እናደርግለታለን አለ አላህ ሱብሓነሁ ወተዓላ። ከዛን ይሄ ነብያዊ ተአምር ሆነና በበድር ጦርነት ላይ አፍንጫው በሰይፍ ተመታ ተቆረጠ። ያኔ ያኩራቱ ሁሉ ሄደና አፍንጫውን ይሸፍን ጀመረ። ሰነሲሙሁ አለል ኹርጡም ይሄ በአፍንጫው ላይ ነውርን እናንጠለጥልለታለን አለ። ይሸፍነው ጀመረ። የሰው ልጅ አፍንጫውን ሲያጣ በጣም አስቀያሚ ነው የሚሆነው። ከዛን አላህ ሱብሓነሁ ወተዓላ ምን ይላል? ኢና በለውናሁም አለ እኛ የመካን ሰዎች ፈተናቸው። ኢብትላ ማለት ፈተና ነው። ኢና በለውናሁም ፈተናቸው የመካን ሰዎች ከማ በለውና እንደ ፈተነው ሁሉ አስሓበ ልጀነቲ የአትክልት ስፍራይቱን ባልተቤቶች ይላል። ጀና ማለት የአትክልት ስፍራ ነው። የፍራፍሬ ቡስታን ማለት ነው። ጋርደን ከማበለውን አስሓብ አልጀና ኢዝ አቅሰሙ የአትክልቲቱ ስፍራ ባለቤቶች በማሉ ጊዜ እንደፈተናቸው ሁሉ ለየስሪሙነሃ ሙስቢሒና ለየስሪሙነሃ ሊሰበስቡ ፍሬውን ሙስቢሒን በነጋት ይላል። ይሄ ከአረቦቹ በፊት መጽሐፍ ከደረሳቸው ሰዎች መካከል የነበረ አንድ ሰው ነው ይባላል። ይህ ሰው ይህ ሰው ከበኑ እስራኤል መሀል ነው ይባላል። ከዛን የአትክልት ስፍራ ነበረው፣ አባት ልጆች ነበሩት። አባታቸው ሙእሚን ነፈቃ የሚያበዛ የነበረ ሰው ነው። ነፈቃ የሚያበዛ የነበረ ሰው ነው የሚመጽውት። የአትክልት ስፍራ ስለነበረው ከአትክልቱ ስፍራ የሚያገኛቸውን ፍራፍሬዎች በተለይ በሚሰበሰብበት ጊዜ ክሮፕ ሃርቨስቲንግ በሚሰበሰብበት ጊዜ ምን ያደርጋል? እየቀጠፈ ይሰጣል። ምስኪኖች ያምርት ሲሰበሰብ በጠዋቱ እዛ ይከባሉ፣ ከዛ ከፍራፍሬ ያካፍላቸዋል። አባት በዚህ ነበር የሚታወቀው። ይህ ሳሌሕ የሆነ አባት በሞተ ጊዜ ግን ልጆች ለምን ለምስኪን እንሰጣለን? እኛ ይሄን አናደርግም። ስለዚህ ምስኪኖች ሳይሰበሰቡ በሌሊት ተነስተን ምርታችንን ሰብስበን እንመለስ። ማናችሁም ነገ ወደዛ ወደ አትክልቲቱ ስፍራ እንደሚሄድ አይናገር። የምትሰበስቡ ከሆነ ኢንኩንቱም ሳሪሚን፣ የምትሰበስቡ ከሆነ በሌሊት ተነሱ አለ። በአረብኛ ሰረመ ማለት ቀጣ ማለት ነው፣ ቆረጠ ማለት ነው። ለየስሪሙነሃ ኤ ለየቅጠዑነሃ ምንድነው? ፍራፍሬው ካፈራ በኋላ ልክ እንደ ተምር ያለ እንደ ወይን ያለ ማለት ነው። በሌሊት ሄደን ቀጥፈን ሰብስበን እንመለስ በማለት ተመካከሩ። ታዲያ እነኛ ሰዎች ተጸጸቱ። አሁንም የመካ ሙሽሪኮች ነቢዩን ሰለላሁ ዐለይሂ ወሰለም የማይታዘዙ ከሆነ ድርሻቸው ጣፈንታቸው እንደነሱ ይሆናል። ፈተናቸው ይላል አላህ። ኢና በለውናሁም እኛ ፈተናቸው ከማ በለውና አስሐበል ጀነቲ የጀነቲቱን የአትክልት ስፍራዎችን ሰዎች እንደፈተነው ሁሉ ኢዝ አቅሰሙ በማሉ ጊዜ ለየስሪሙነሃ ሊቀጥፉ ማለት ነው ሊሰበስቡ ሙስቢሒን በነጋት ይላል። ሙስቢሒን ማለት በጣም በጠዋት በማለዳ ተነስተው። ወላ የስኑን አለ። ኢስተስና ማለት ኢስተስና ይህን አደርጋለሁ ኢንሻ አላህ አለ ኢስተስና ይባላል። አደርጋለሁ ግን ኢንሻ አላህ አላህ ከፈቀደ ነው ማደርገው ካለ ኢስተስና ይባላል። ወላ የስተስኑን ኢንሻ አላህ ሳይሉ እንዲህ አሉ። ከዛን አላህ ሱብሓነሁ ወተዓላ ለምስኪኖች አትሰጡምን? በዚህ ነው የወሰናችሁትን የቆረጣችሁትን አለና አላህ ሱብሓነሁ ወተዓላ አዝማቸውን ውሳኔያቸውን ዲሲዥን ቁርጥ አድርገዋል። ይሄን አይቶ ለሊት አላህ ሱብሓነሁ ወተዓላ እሳትን ላከባት። ከዛን የነሱን የአትክልት ስፍራ ብቻ ለይታ እሳቲቱ ቁርጥም አድርጋ በላቸው። ከዛን አመድ ብቻ ቀረ፣ አመድ ብቻ ነው የቀረው። ከዛን አላህ ምን አለ? ፈጣፈ አለይሃ ዞረባት ይላል። ጣኢፉ ሚን ረቢክ ከጌታህ የሆነ ዘዋሪ ዞረባት። وهم نائمون الناس تنيتو صالة فأصبحت أنقاتي أتكلت السفراتشو كالصريم إلا فأصبحت كالصريم. صريم مالت من دنو كسل هونج كالصريم إلا الصريم مالت الليل الأسود تقرش إلما صريم إبالا لنا لكن دكدكش إلما የከሰለች ሆነች ይላል አላህ። ፈአስበሐት ከሶሪም ፈተናደው እነርሱ በጠዋት በማለዳ ተነሱና ተጠራሩ። ሙስቢሒን ይላል። ፈተናደው ሙስቢሒን በጠዋት በንጋታው ተጠራሩ። ምን ለማለት? አንግዱ አላ ሐርሲኩም ወደ እርሻችሁ ማልዱ እንጂ ኢንኩንቱም ሳሪሚን እናንተ እውነት ሰብሳቢዎች ከሆናችሁ ምርትን ሰብሳቢዎች ከሆናችሁ ተነሱ በጧቱ ተባብለው በማለዳ ማለዱ። ፈንጠለቁ ሄዱ። ወሁም የተኻፈቱን ድምጻቸውን የሚመሰጥሩ ሆነው ሙኻፈታ አለ የተኻፈቱን ድምጻቸውን የሚመሰጥሩ ሆነው ሄዱ። አላ የድኹለነሃል የውመ ዛሬ እንዳይገባት ያቺን የአትክልት ስፍራ አለይኩም በእናንተ ላይ ምስኪኑን ምስኪን ይሄ ድሃ የተባለ ሁሉ እንዳይገባ አሉ። وغدوا مالدوا على حرد بمكلكل لاي على منع مالنا قادرين شاي وچونو دنسو ابابال مالنا ዛሬ እንግዲህ አንሰጥም በማለት በሰሰት ከዛን ፈለማ ራአውሃ ባዩት ጊዜ ጠቁራለች ካስላለች ታትክልት ስፍራ የሚባል ነገር የለም ምናሉ ኢና ለዳሉና አለ አረ መንገድ ስተናል እቺ አይደለችም የኛ ታትክልት ስፍራ አሉ ምክንያቱም ተላንት ያዩትና ዛሬ ያለችው ስለማትገናኝ ማለት ሱብሃንአላህ አጂብ ኢና ለዳሉና ከዛን ዘወር ዘወር ብለው አዩ የመጡበትንም የቂናሉ ከዛ በኋላ ገባቸው ነገሩ አላህ እንደተቆጣባቸውና አላህ ምስኪንን ከለከላለው ሲሉ እነሱንም እንደከለከላቸው ለምስኪንም ይሰጡት በጣም ትንሽ ነበር ሱብሃንአላህ بل نحن محرومون አሉ ወዲያውኑ بل نحن ادلن برغطنيا محرومون يتكلكلننا مسكين انكلكلالن بلن الله انياننم يتكلكلنا درغن قال اوسطهم كنسو محكل اوسط يبالال يتشالاچو اوسط استساسبوم على وسط يونه ميزاناوي يونهو على ما اقول لكم اني بياچو على نبر من لولا تسبحون من الله سبحان الله بتلو ان شاء الله بتلو من علبت ها سبحان الله تلو من ين نغير يسطاچون اللهن لتاودسونا اسو سطو اندالو بسطو انداباتاچو بتونو متي كنا كاتيو تاطوت نبره بلو سيوقساچو قالو سبحان ربنا جيتاچن طرات يغباو انا كنا ظالمين እኛ በዳዮች ነበርን አሳ ረቡና ግን ጌታችን ይከጀላል አይብዲለና ሊተካን ኸይረ ሚንሃ ከሷ የተሻለችን ያትክልት ስፍራ ሊተካን ይከጀላል ጌታችን እና ኢላ ረቢና ራጊቡን እኛ ወደ ጌታችን ከጃዮች ነን አሉ ከዛን አላህ ምን አለ ከዛሊከ ለዓዛቡ የዱንያ ቅጣት እንዲ እንዲ ያለውን ይመስላል ስለዚህ እነኛ የመካ ሙሽሪኮች ወደ አላህ መንገድ የማይመለሱ ከሆነ እነኚ የአስሃቡል ጀና እነኚ የአትክልቱ ስፍራ ባልተቤቶች እንደ ተመለሱት ተጸጽተው የማይመለሱ ከሆነ ወለአዛቡል አኺረቲ አክበር የአኺራ ላይ የሚጠብቃቸው ቅጣት የከበደ የገዘፈ ይሆናል لو كانوا يعلمون انهم يعقوا بيهونو نورو يملسونا يصصتو نبر ايلا انا ان شاء الله زي لي بريك نورنال قتلان ان للمتقين عند ربهم جنات النعيم كملوا نجمرالن بريك 5 دقيقه بريك فالايه التي وقفنا عليها من سوره القلم هي الايه 34 እሺ ይሰማል ጀማ ይሰማል መልከሰቱኝ ይሰማል እሺ مرحبا خير ان للمتقين عند ربهم جنات النعيم ان للمتقين انه الله لم يفروا سوج عند ربهم جيتاچو زند جنات النعيم الى جنات النعيم يا مفنتجا يا مبلصجا ጸጋ የተሞላበት አንዒም ይላል የተሞላበት በሆነ ስፍራ ጀናት ያትክልት ስፍራ አላቸው ይላል ከዛን አላህ ምን ይጠይቃል አፈነጅአሉል ሙስሊሚን ለመሆኑ ሙስሊሞችን ይላል ሙስሊም ማለት ረሱላህ የሰጠ ረሱላህ ያስገዛ ከኢማን በኋላ መልካም ስራን የሰራ ማለት ነው افنجعل المسلمين لمهونو تازاجوچن مسلموچن كالمجرمين اندا امصنيوچو اندا فنگاچوچو انا درگاچوالن اندي الالا من معنات نو ايه من معنات نو مسلم يونه سو رسول الله ياسگزا دم نفسون يتقطاطره يونه سو اندا مجرم ايدلم እናንተ ታዲያ ሳታምኑ ሙስሊሞች ሳትሆኑ አላህ ለሙስሊሞች ለሙእሚኖች ያዘጋጀውን አይነት ትከጅላላችሁ እንዴ? ማለኩም ምን አላችሁ እናንተ? كيف تحكمون እንዴ ነው የምትፈርዱት? ይላል አላህ አምለኩም ኪታቡን ወይስ ለእናንተ የተለየ መጽሐፍ አላችሁ? فيه تدرسون በውስጡ አለ ምታነቡት تدرسون በውስጡ ምታነቡት ደረሰ አነበበ ተማረ ማለት ነው አላችሁን? ان لكم فيه በዛ በደረሳችሁ መጽሐፍ ውስጥ ለማ ተኸየሩን እናንተ የምትመርጡት ነገር ነው የሚሆንላችሁ። መቀጣት አንፈልግም ስትሉ የማትቀጡ፣ መሸለም እንፈልጋለን ስትሉ የምትሸለሙ፣ ጀነት መግባት እንፈልጋለን ስትሉ ጀነት የምትገቡበት፣ ይሄ ነገር ለእናንተ ቃል ተገብቷል። አምለኩም ወይስ ለእናንተ አይማኑን ቃል ኪዳን አለን? አለይና ይላል አላህ እኛ ዘንድ ባሊገቱን ኢላ የውም ልቅያማ የቃል ኪዳኑ ታይም ኦፍ ቫሊዲቲ ኢላ የውም ልቅያማ እስከ ቅያማ ድረስ ጉዳን ላይደርስባችሁ፣ ቅጣት ላይደርስባችሁ፣ በአማን በሰላም ልትኖሩ የሚል ማረጋገጫ ቃል ኪዳን ደርሷችኋል? ኢነ ለኩም ለማ ተሕኩሙን እነሆ ለእናንተ ለራሳችሁ የምትፈርዱት የምትፈልጉት ነገር ሊሆንላችሁ ዘንድ ቃል ኪዳን አለ እንዴ ከኛ ዘንድ? ምን ይዛችሁ ነው እንደዚህ ድንበር የዘለላችሁት? ምን ይዛችሁ ነው እንዲህ የምትፈነጩት? ይላል አላህ። ሰልሁም ጠይቃቸው እስቲ ሙሐመድ ይላል ነቢዩ ሰለላሁ ዐለይሂ ወሰለም። አዩሁም ቢዛሊካ ማናቸው ነው በዚህ ነገር ዘዒም፣ ይሄንን ክሌም የሚያደርጋለ ዘዒም ማለት ምን ነው? ይሄን የሚናገር እንዲህ የሚል ካለ እስቲ ጠይቃቸው። አምለሁም ሹረካው ወይስ ለነሱ አለ ሹረካ ወዳጆች በአላህ ላይ ባላንጣ ያደረጓቸው ሹረካ አለ አጋሮች አሏቸው እንዴ? ማንም አይነካችሁም፣ እኛ አለንላችሁ እንደፈለጋችሁ የሚሏቸው ካሉም ፈልያቱ ቢሹረካኢሂም አጋሮቻቸውን ያምጡ ኢንካኑ ሳዲቂን በሚናገሩት ነገር ላይ እውነተኞች ከሆኑ ይላል አላህ። ግን ይሄ አያዋጣም። ምነው የሚለው አላህ የውመ ዩክሸፉ አን ሳቂን ከባትም በሚገለጥበት እለት ይላል። ይሄ እንደ አረቦች አባባል ተፈስሯል። ሰው በአማን ጊዜ እግሩን አጣጥፎ በሚመች በሚደላ ነገር ላይ ቁጭ ብሎ ተደላድሎ ይቀመጣል። ችግር ሲመጣ ዋይታ ጩኸት ሲበዛ ግን ምን ይኮናል? መሯሯጥ ይጀመራል። ሴቶቹ በተለይ ሲሮጡ በችግር ጊዜ ከባታቸው ወደ ላይ ይሰቀስቃሉ እና ወንዶቹም እንደዚሁ በእግሬ አውጭኝ ሩጫ ማለት ነው። ይሄ ነው ዩክሸፉ አንሳቅ የተባለው ተብሎ ተፈስሯል፣ ያለ ታዕዊል ማለት ነው። ሌላኛው ግን አላህ ሱብሃነሁ ወተዓላ ከዛቱ ገልጦ ያሳያቸዋል የቂያ ማለት ይህ ነው ይላሉ። አላ ኩል ሐልን የውመ ዩክሸፉ አን ሳቂን ማለት መከራውን ነው። የቂያማን እለት መከራ ነው የሚያሳየው። ከባትም በሚገለጥበት እለት ይላል። ሰዎች ወዲህ ወዲያ አይነል መፈር የነው ማምለጫው፣ ወዴት እንደበቅ በምን እንሸሸግ የሚሉበትን እለት ነው። ወዩድዓውነ ይጠራሉ፣ ኢለ ሱጁድ ወደ ስግደት ይጠራሉ። ሰጋጆች ነን ሰጋጆች ነን ብለው ከሰጋጆች ጋር ሰላት የሚያዋጣ መሆኑን በተረዱና በተገነዘቡ ጊዜ ሰጋጆች ነን ይሉና ከሰጋጆች ጋር ይሰለፋሉ፣ ይኮለኮላሉ። ያኔ በምን ይለያል? እንግዲያውስ ዱንያ ላይ ይሰግዱ የነበሩ ሩኩዕ ሱጁድ ያደርጉ የነበሩ ሰዎች ዱንያ ላይ እንደሚሰግዱት ዛሬም ይስገዱ ይባልና በሉ ስገዱ ሲባል አጭበርባሪዎቹ የጀርባቸው አጥንት አንድ ወጥ ይሆናል። ዛሬ የስፓይናል ኮርዱ ዋናው የጀርባ አጥንቱ የተከፋፈለ ነው። ከዛን ሰው ማጎንበስ ቀና ማለት ይችላል አጥንቱ መተጣጠፍ ስለሚችል። ያኔ ግን ወጥ አጥንት ይሆናል አጥንታቸውና በህክመት ምን አላህ ልስገድ ሲሉ አይችሉም፣ ተገትረው ይቀራሉ። ሰጋጆች ግን እዚህ ሰግዶ የነበሩትም እዛ መስገድ ይችላሉ። በእንዲህ መልኩ አላህ ይነጥላቸዋል እና ፈላ የስተጢዑን አይችሉም። ያኔ ኻሺዐተን አብሳሩሁም አይናቸው የፈራች ሆና ተርሃቁሁም ዚላ ውርደት ታከናንባቸዋለች። ወቀድ ካኑ ዩድዓውነ እነርሱ ይጠሩ ነበር ለስጁድ ወደ ስግደት ይጠሩ ነበር ወሁም ሳሊሙን እነሱ ሰላማዊ ሆነው በአማን ሆነው በዱንያ ላይ ሐያ አለ ሶላ ሐያ አለ ፈላህ እየተባለ ሲጠራ ነበረ ይላል። ከዛን አላህ ምን አለ ፈዘርኒ እስኪ ተወኝ ይላቸዋል ነቢዩ ሰለላሁ ዐለይሂ ወሰለም። ወመን ዩከዚቡ እኔንና ወመን ዩከዚቡ ቢሃዛ አልሐዲስ በዚህ ዜና በቁርአኑ የሚያስተባብልን ተወንኛን ሰነስተድሪጁሁም ይስተድረጀ ማለት አታሎ ያዘ ማለት ነው። ቀስ በቀስ ሰነስተድሪጁሁም እንይዛቸዋለን ቀስ በቀስ ሚን ሐይሱ ላ ያዕለሙን እነሱ ከማያውቁበት አቅጣጫ ይላል። ወኡምሊ ለሁም አምላ ማለት ምንድን ነው? አቆያቸዋለሁ ማለት ነው። አምላ ማለት አምሃለ ማለት ነው። ለምን አንዳንድ ኸይረኛ ሰው ወደ አኺራ ሲሄድ አቦ ኸይረኛ አይበረክትም ይባላል። የቆሎ አልሁከማ ጠቢቦች ምን ይላሉ? ነገሩን ያዩ ኢነላሃ የሽታቁ ኢላ ዒባዲሂ አሳሊሒን አላህ መልካም ባሮቹን እኛን እንደምንከጅላቸው አላህም ይከጅላል። አላህ እዚህ በዱንያ ላይ ሳሉ ያቃቸዋል፣ ወደ አኺራ አላህ ብዙ ወንጀል ሳይሰሩ እንደተጠበቁ ሳይዋረዱ ይወስዳቸዋል። ሙጅሪሙን ደግሞ አቆይቶ አጃጅቶ ወደ ኋላ የተዋረደ እድሜ ላይ አቆይቶት እርግማን በስቶበት መጥፎ ስራ ላይ ተደራርቦ ተከናንቦ ሊየዝዳዱ ኢስማ ይላል አላህ። ኢነማ ነውአኽሩሁም እነሆም እናቆያቸው ወንጀል ሊጨምሩ ዘንድ ነው ይላል። አለመከር አለመለስ ሲል አላህ ይሰጠዋል። እና ስንት አለ አንጀት የሚያበግን ያ አላህ ኧረ እንደው እያየህ ነው ይህን ሰውዬ እንደው እንላለን ቢችረን ማለት ነው። ለማንኛውም አላህ ሱብሓነሁ ወተዓላ ወኡምሊ ለሁም ለነርሱ አለ እዘገይላቸዋለሁ አቆያቸዋለሁ ይላል። ኢነከይዲ እነሆ የኔ ሴራ መቲኑን በጣም ከባድ ነው ይላል። በጣም ከባድ ነው፣ የሚገርም ነው። እና እነሱ ኢስላምን ለማጥፋት ሌት ተቀን መሬት ይጭራሉ፣ የባሰ ተቀጣጥሎ ቦታ አግኝቶ ይገኛል ለማለት ነው። እና ሚኒመም የሙስሊሞችን ስም ለማጥፋት የሴፕቴምበር 11ኑ ጥቃት ፐርፐስፉል ነበረ። ዘ ቢግ ፎልስ የሚል መጽሐፍ ተጽፏል፣ ትልቁ ውሸት ማለት ነው። ዜን ራሳቸው ነው የሰሩትም ጽፈዋል ጸሐፊዎቹ። የሙስሊሞች እጅ የለበትም፣ ውሸት ነው። የመንትዮቹ ህንጻዎች ጥቃት ማለት ነው። ሶ ዘይ ዲድ ኢት ፐርፐስፉሊ፣ ዘይ ዲድ ኢት ኢንቴንሽናሊ፣ ዘይ ዲድ ኢት ፎር ፖለቲካል ጌይን፣ ዘይ ዲድ ኢት ብዙ ነገር ተብሏል። ግን የሙስሊሞችን ስም ለማጠልሸት ቢሰሩትም ሚኒመም ኦፍ 35,000 ፒፕል ኢስላምን ጆይን አድርጓል። 35,000 ሰው በዛ ሰበብ ብቻ ማለት ነው። እና እንዲህ ነው እነሱ ኢስላምን እንትን ለማለት ቦታ ለማሳጣት ሙስሊሞችን ለማሳማት ዋቴቨር ይላሉ። ይሄ ነው አንድ ሲምፕል የሆነ ነገር ልንገራችሁ። ሲምፕል የሆነ ነገር የትኛው ስቴት እንደሆነ አላቅም። አሜሪካ ሴፕቴምበር 11 ላይ ጥቃት ደርሶ ሙስሊሞች እንዲሆነው ኢስላም እንዲ ዋቴቨር ይላል። ከዛን ይህን የሚያዳምጥ አንድ ኒው ዩኒቨርሲቲ ሌክቸረር ምን አለ? አዝ ኤ ሪሊጅን ኢዝ ዜር ኤኒ ሪሊጅን that interferes in a current political issue, alright, as a religion, and the Imnet Tabulu. Is there a religion that interferes in the current political issue? But ahun balo current political world politics must involve yemiyader in the Imnet Allah way Allah. Yes, if so, that is the truest religion. Kahone active yohone politically active yohone Imnet kalla isunu tikkelenya Imnet bulo yisalma lay sawi. So እንትን ነው current political እንትን ላይ issue ላይ ገብቶ ሚናገር ካለ በቃ ይሄ ነው ትክክለኛ ብሎ ይላል እና ሀከዛ ባለፈው እንትን ብለናልና አንድ ነገር የነገርኳችሁ ይመስለኛል ሼክ መሐመድ አልዓሪፊ ምን ይላሉ ሁለት ፈረንጆች ሐጅ ሊያደርጉ መካ ያው እንትን ምድር ሱዑዲያ ያገኛቸዋል then ምንድነው የሚጠይቋቸው ሚና ላይ ነበር እንዴት ወደ እስላም መጣችሁ ብለው ሲሏቸው እኛ የሰለም ነው በቡሽ ሰበብ ነው ይላሉ ቡሽ አውዙ ቢላህ የሚባለው ሰው ቡሽ እንዴት ለናንተ መስለም ሰበብ ሊሆን ይችላል ብለው ይጠይቋቸዋል then ምንድነው የሚሉት እኛ ቡሽ በሴፕቴምበር 11 ምክንያት ንግግር ሲያደርግ ምን ብሎ ይናገራል ቡሽ ሙስሊሞችን ለመከፋፈል ነው ስለዚህ ከፊሉ አገንስት ሂዩማኒቲ ነው ከፊሉ ዋቴቨር ብሎ ያው ለዘብተኞቹን ዝም ብሎ የሆኑትን የሚያደንቆ ነው አክቲቭ የሆኑ እስላሚስቶችን ደግሞ ለመምታት አስቦ ነው እና ሲናገር we know that islam is the religion of peace except for some terrorists ila and and yaw terrorist allo inji islam na islam the religion of peace ye salam imnet endona nawqallan ala so enenya admachoch ka bush nigigir hullu neger taraddan alu islam emibalawun neger gin linnawqo alchalnum so min adarregen computer la heden search engine islam bilen setenna search sinnel zeragefellen አሉ እስላምን ምን እንደሆነ አነበብንና ወደድነው ሰለምን ብለው በሱ ሰበብ ሰለሙ ማለት ነው ሚገርም ነው እሱ ለማጠልሸት ስም እነሱ ደግሞ ያጣነው ይሄን አይደለ ወይ ብለው ይሰልማሉና የሚገርም ነገር ነው አላኩል ሐልን ይሪዱና ሊጥፊኡ ኑር الله الى الله ያአላህን ብርሃን ሊያጠፉ ይፈልጋሉ ويأبى الله إلا أن يتم نوره والله برهان مملات انجي دغمو ليلا ما يقبل ميلان this is بتچباچ مننا يو نغر نو نا ان كيدي متين الى الله سبحانه وتعالى كذان ننيه مكه مشركوچ ننيه مكه مشركوچ كنبي صلى الله عليه وسلم اكبابي يششالو بوزو غزي كفيلوچو طط لا لمسمات جوروچو لا يطط ميتقطقو حالو ከሩቅ እሸሻቸዋል መንገድ ይቀይራሉ አጂ ከዛን አላህ አንተስአሉሁም አጅራና ቆይ አንተ ስትመክራቸውና ስትነግራቸው ደሙዝ ተጠይቃቸዋል እንዴ አጅር ደሙዝ ነው እዚህ ቦታ ላይ فهم ጠይቃቸው አንተ ያገለገልክበት ሚመግረሚን አለ መግረም ማለት እዳ ማለት ነው ከነሱ ከእዳ ሙስቀሉን የተጫኑ የከበዳቸው ሆነው ነው እንዴ አንተን ባዩህ ቁጥር የሚሸሹ سبحان الله ام عندهم الغيب ويس النرسو زند دبق اوقات الله فهم يكتبون نرسو يالون نجر ميصفو يهون يميصفو يهونو بات الى كزان ملس يلا حقن سلطلو بتشا امين امين ام حجاب امين امين so Allah Subhanahu wa ta'ala min ilachu al nabiyyu sallallahu alayhi wasallam fasbir tagas li hukmi rabbik la gita fird tagas tabq wa la takun atkhun ka sahibil huti inda asaw baldarabatun asaw baldaraba man هو يونس بن متى يونس ابن متى الله سبحانه وتعالى عراق وسط متجي نينوى ودم تبال صفرة لاكاتشو نينوى متبال صفرة لاكاتشو يونس ابن متى كزان هيدو تقرواتشو عاشوفوا باتشو يونس ابن متى عاشوفوا باتشو تسالكوا باتشو اتمكروا ماهو اتقسسوا ماهو بس جت سيادر قواتشو تنستو يا الله سبحانه وتعالى فقعد يهدال ودى الله سبحانه وتعالى يا الله سبحانه وتعالى فقعد تقوتتو سيهدو كزان مركب السافران وجلبا سيسافروا كزان مركبتو لساتم هنا اقعد شهنا وردو እንግዲህ ሁላችንም ሳንሰጥም አሉ መሐል ሲደርሱ ቃ ቀንሱ አሉ እቃ ያነሱ ወደ ባህር ይጥሉ ጀመረ አሁንም መረጋጋት አልቻለች እንግዲያው ሰው ነው መቀነስ ያለብን አሉ ሁላችንም ከምናልቅ ከብዷታል አሉ አልከበዳትም ይገርም ማንን እንቀነስ ብለው ሲሉ እጣ እንጣጣላ እጣ ቢጥሉ እሳቸው ላይ ያርፋል እሳቸው ላይ ያርፋል እጣቢጥሉ እሳቸው ላይ እጣቢጥሉ እሳቸው ላይ فصاحما فكان من المضحضين الى الله እጣ ተጣጣለና ከተሸናፊዎቹ ሆነ ይላል ያ አላህ ቀደር ነው ከዛን እሳቸውን ያው ረጅም ነው ታሪኩ አውጥተው ሲወረውሯቸው ሀዳአት ሰፊና ጻጣለ ማዕበሉ ተረጋጋች እቃዎቹን መጣል አስፈልጋ ያልነበረም ነገሩ እሳቸው ላይ ነው ያለው ከዛን ከዛ ተቀብሎ አሳነባሪ ዋጥ አደረጋቸው ዋጥ ሲያደርጋቸው አላህ ወህይ አወረደ ለአሳነባሪ لا تاكل له لحما ስጋው እንዳትበላ ولا تكسر له عظما አጥንቱን ምን ዳሰብር ብሎ ወህይ አወረደ አላህ ኢልሃም ማለት ነው አሳው ዝም ብሎ አረገዘው አረገዛቸው ከዛን በድቅድቅ ጭለማ አንደኛ የጊዜው ጭለማ ሁለተኛ የባህሩ ጭለማ ሶስተኛ የአሳ ሆድ ጭለማ በሶስት ጭለማዎች في ظلمات ثلاث ሆኖ ምን ብሎ ዚክር አደረገ لا اله الا انت ካንተ ባሻገር الله ሌላ አምላክ የለም سبحانك ጥራትك بها اني كنت من الظالمين يا لفقاده بوتاው ለቅቄ በመሄድ እኔ ራሳቸውን ከበደሉ ሰዎች ሆንኩ አይሰማም ጀማ እኔ ራሴን ከበደ ራሳቸውን ከበደሉ ሰዎች መሃል ሆንኩ ጌታዬ ሆይ ሆንኩ ጌታዬ ሆይ ብለው አሉ ከዛን الله سبحانه وتعالى بباهر دارتشاو اندي تفاو عدرقا عصان باريو كذابو خالا الساتشاو مولج لجبلو اكالاتشاو بعصان باريو انزايم يتلالات اهونو كذابو خالا الزا تتفو فانبتنا عليه شجرة من يكتين لان الله زابو تالي سالو ከየቅጤን የቅል ወይ የዱባዛ ፍሬ በቀለባቸው ዝምብ አገንቶ አዛንዳ ያደርጋቸው አላህ ሱና አለበሳቸው ከዛን ገዛል የሚዳቋ ታዛ ሚዳቋ የመጣች ወተት ታጠባቸው ነበር እንዲህ አድርጎ ታሪኩ ረጅም ነው ከዛን ተሽሏቸው ጸጉራቸው በቅሎ ይመለሳሉ ወዴት ወደ ነይነዋ ሲመለሱ የሚገርመው ህዝቦቻቸው ተጸጽተው ተመልሰው አላህን አምላክ ሆነዋል አላህ Subhanahu Wa Ta'ala ህዝቦችን ሁሉ ጥፋት ላይ በተጣዱና ነብያትን በካዱ ቁጥር ቀጠናቸዋል ይላል ኢላ ቀውመ ዩኑስ የኑስ የዩኑስ ህዝቦች ሲቀሩ ፈአመኑ አመኑ ፈመተዕናሁም ኢላ ሂን ይላል እስከ አጀላቸውም ጊዜ አጣቀምናቸው ይላል የሚገርም ነብይ ያመነለት ምንድነው ህዝቦቹ ያመኑለት ነቢይ ሆኑ ማለት ነው። ሱብሃንአላህ። አላ ኩሊ ሐልን አላህ ምን ይላል? ወላ ተኩን ከሳሒቢል ሑት፣ እንደ አሳ ነባሪው ባልደረባ እንዳትሆን። ኢዝናዳ፣ አስታውስ እሱ በተጣራ ጊዜ። ኢዝናዳ፣ በተጣራ ጊዜ። ወሁወ መክዙም፣ የተከዘ ሆኖ። መክዙም ማለት ሳኪት ማለት ነው፣ ከሀዘን የተነሳ ዝም ያለ ሆኖ። ወይንም መክዙም የሚለው ምንድን ነው? ሳሂቡ ገይዝን አላ ቀውሚሂ፣ በህዝቦቹ ላይ አለ ተቆጥቶ ሄዶ አሳነባሪ ዋጠው። ከዛ በኋላ ይሄ ነው መክዙም ይላል። ለውላ አንተ ዳረከሁ፣ ባልደረሰለት ኖሮ ኒዕመቱን ምን ረቢ፣ ከጌታው የሆነ ጸጋ ባልነካው ባልደረሰለት ኖሮ ለኑቢዘ ቢልዐራ፣ በዛ ረባዳ ምድረ በዳ በሆነው ስፍራ ይወረወር ነበር። ወሁወ መዝሙም የተወገዘ የተጣለ ሆኖ ይላል። ግን አላህ ስብሓነ ወተዓላ ደረሰላቸው፣ ታረቃቸው። ፈጅተባሁ ረብሁ፣ ጌታውን መረጠው። ፈጀዓለሁ ሚነ ሳሊሒን፣ ከሳሊሖቹ ከደጋግባሮቹም አላህ አደረገው ይላል። ከዛን አላህ ምን አለ? የጥላቻቸው ብዛት የመካ ሙሽሪኮች፣ ወኢ የካዱ ለዚነ ከፈሩ፣ እነኛ የካዱ ሰው ማን ነው? እነኛ የካዱ ከፈሩ የሚለው ቃል ነው። የካዱ ሰዎች ወኢን የካዱ ይላል። የካድ ማለት የካዱ ይቀርባሉ ማለት ነው። እነሱ በእርግጥ ይቀርባሉ። ለዩዝሊቁነከ ቢአብሳሪህም፣ በአይናቸው ብድግ አድርገው ፍርጥ ቢያደርጉ፣ የጥላቻ እይታቸው ማለት ነው። በአይናቸው ብድግ አድርገው ፍርጥ ቢያደርጉ ይመኛሉ አለ። ለማ ሰሚዑ ዚክራ፣ ዚክር ይህንን የቁርአን ትውስታውን ምክሩን በሰሙ ጊዜ። ወየቁሉን ብለው ይላሉ፣ ኢነሁ ለመጅኑን፣ እሱ እብድ ነው ይላሉ። ሙሐመድ እብድ ነው ብለው ይላሉ። ግን ወማ ሁወ፣ እሱ አይደለም ቁርአኑ፣ ኢላ ዚክሩን ሊልዓለሚን፣ ለዓለማት ጌታ ዚክር፣ ተግሳጽ፣ ምክር እንጂ ሌላ አይደለም እነሱ የጠሉት ይላል። ፈሱብሓነላህ። በእንዲህ መልኩ አላህ ይነግረናል። ይህን ትርጉሙን ያወቅን ያስተነተን እንደሆነ ኢማናችን ይጨምራል። መልካም በሚሰሩት ሰዎች እነሱን አርአያ አድርገን መልካም እንሰራለን። መጥፎ ሰርተው የተቀጡ ሰዎችን ለአላሁመ ነጅና እያለን እኔም እንዲህ ብሆን ነግበኔ ብለን እንመከራለን። አላህ ስብሓነ ወተዓላ ኢነ ሊልሙተቂን ዐንደ ረቢህም ጀናት ነዒም፣ እነሆ አላህን ለፈሩ ሰዎች ጌታቸው ዘንድ መበልጸጊያ መፈንጠዣ የሆነ የአትክልት ስፍራ አለላቸው ይላል። አላህ ስብሓነ ወተዓላ እዚህ ዱንያ ላይ ሆነን ሀያታችንን በኢማን ያሸበረቀ አድርጎት መልካም ስራ የምንሰራ ሆነን አኽራ ላይ ደግሞ ጀነትን ከሚመነዱ ሰዎች አላህ ያደርገን። اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان وجعلنا من الراشدين. اللهم وفقنا لما تحبه وترضاه وجنبنا عن كل ما تكرهه وتأباه. اللهم أحسن عاقبتنا في الأمور كلها واجرنا من خزي الدنيا وعذاب الآخرة. اللهم أصلح لنا دنيانا التي فيها معاشنا وأصلح لنا آخرتنا التي إليها معادنا. اللهم ارفع درجاتنا وثقل ميزاننا ويمن كتابنا يا ذا الجلال والإكرام. اللهم صل وسلم وبارك على محمد وعلى آله وأصحابه، وآخر دعوانا الحمد لله رب العالمين، والسلام عليكم ورحمة الله وبركاته. معك فلك.